ما تتكفنهم في الحرب فشرد بهم من خلفهم لعلهم يذكرون. وإما تخافن منكم من خيانة فانبذ إليهم على سواء إن الله لا يحب الخائنين. ولا يحسبن الذين كفروا سبقوا إنهم لا يعجزون. فإما تتكفنهم في الحرب فشرد بهم من خلفهم من هذا عند عينتوش وصلات توجنا ولتابيسوش በማንኛውም ጦር ሜዳ በሚታገኛቸው ግዜ ይላል ነብዩ እነዚህን ሰዎች የማያዳግም እርምጃ በመወሰድ በነሱ ላይ ከጀርባቸው ያሉትን ተመሳሳይ ካህዲዎች መቀጣጫ አድርጋቸው እነገሌን ያያያል እየተባለ እንዲፈፋ እናንተን እንዲፈሩና እንዲያፍሩ የሚያስተኝ ከባድ እርምጃ ወሰድባቸዋል። እንግዲህ በተደጋጋሚ ቃል እየገቡና እየማሉ እየተገዘቱ የሚያፈርሱ ሆነው ከተገኙ እነዚህ ወጥሮውንም በቃል ኪዳን ሳይሆን በጉልበት የሚያምኑ ናቸው ማለት ነው። በመሆኑም አንድ አጋጣሚ ጦር ሜዳ ላይ ካገኘሃቸው እነዚህን አይነት ሰዎች በጣም ከባድ የሆነ የማያዳግም እርምጃ ተወስድና ዲባክ ተመታቸዋለህ እና የነሱ ላይ የደረሰው ጥቃት ከነሱ ባሻገር ከነሱ ኋላ ያሉ ጥላቶች ባዩና በሰሙ ጊዜ እንደነገሌ እንሆናለን ብሎ የሚያስፈራና የሚያስታጥቅ አይነት እርምጃ ወሰድባቸዋል። እና ለአለሁም የተከሩ በዚህ መልክ እነዚህኞቹን ዋጋቸውን የተጣጣቸው እንደሆነ ከነሱ በኋላ ያሉት ሌሎቹ የሩቅ አገር ጥላቶች ግሳቄ ይሆናቸዋል። እነገሌም እንደዚህ ሲሉ ነው የመጨረሻ ውርደት ላይ የወደቁት እኛንም እንደዛው ያደርጉናል እያሉ በመከታጫነት ሌሎቹ እንዲፈሩና እንዲገነዘቡበት በሚያሰኝ አይነት ቅጣት ቅጣቸው በማለት አዘዘባቸው ማለት ነው። እንደተባለውም ተደረገ። ያው ሁለት ሶስት ጊዜ ታፈረሱ በኋላ ሄደው የከተማቸውን ከበቡ ነብያችን አለይሂ ሰላም። የተወሰኑ ቀናቶች ከበቡ ሲታቆሱ ከቆዩ በኋላ በመጨረሻ እጅ ለመስጠት ተገደዱ። እና አሁን እጅ ስጡ ከሰጣችሁ በኋላ እኔ የምሰጣችሁን ፍርድ ለመቀበል ተስማሙ ብለው ጠየቋቸው። እጅ እንሰጣለን ግን አንተ በምትሰጠው ፍርድ አንስማማም አሉ። አንተ የሰው ሀገር ሰው ነህና ለኛ ምንም አይነት ረራይ እንደማታረግልን እናቃለን። ስለዚህ በሌላ መልክ ነው የምንደራደረው እንጂ አንተ በምትሰጠው ውሳኔ አንተማመንም አሉ። ይሺ ታዲያ በማን ውሳኔ ነው የምትተማመኑት አሏቸው። በሳዕድ ኢብኑ ሙዓዝ አሉ። አላህ ያጋልጣቸው። ሳዕድ ኢብኑ ሙዓዝ የተባለው ሰሃቢ ከመስለሙ በፊት የመዲና ኗሪ ነው። አብሮ አደግ ነው። እነሱ ጎረቤት ስለሆኑ ማህበርተኞች ነበሩ እና አብረው ሲበሉ ሲጠጡ ያደጉ የቅርብ ጓደኛቸው ስለነበረ አብሮ የበላ ሰው ጨክኖ አይጨክንም መስሏቸው ኢማን እንደቀየረው አላወቁም። እሱ ይፍረድ በማሐከላችን በማለት ተስማሙ። ይሺ ነብይም አለይሂ ሰላቱ ወሰለም እሱ በሚሰጠው ፍርድ እስማማለሁ እኛሉና ተማመኑ። ከዛ በኋላ ሳዲ በፈንደቅ ጦርነት ቆስሎ እዛው መዲና ተኝቶ ነበረ። ሄደው በከብት ጭነው እንዲያመጡ ታደረጉና አቀረቡት። በሚመጣ ጊዜ ያው እነዚህ ሰው ባንተ ፍርድ እንስማማለን ብለዋል የሰሩት እንደባ ታቃለህ ለኔም ለነሱም ታስል ትክክለኛውን አላህ የሚያሳይህን ውሳኔ ስጥ በማለት ዳኝነቱን ለሱ አቀረቡለት ማለት ነው። ይህ ጊዜ እሱ ደግሞ የእነሱን ተንኮልና ሴራ በተደጋጋሚ አይቶ ሰምቶ በጣም ተናዶ በሽቆ ስለነበረ እንዳውም እጅ ላይ አላህ ጣለልኝ አለና ኢኒ አራ አንተቅቱለ ሙቃቲለተሁም አላቸው። ለጦር የደረሰ ወንድ ልጅን ሁሉ በሙሉ መረሸን አለብሁ ብዬ እፈርዳለሁ አለ። ሴቶችንና ህፃናቶችን ንብረትን መውረስ አለባችሁ ይሄ ነው የሚታየኛል። መጀመሪያውኑ ተስማምተዋልና በሱ ፍርድ ከዛ በኋላ ወንድ ልጅ አቅማዳም የደረሰና ጦር መሳሪያ ለመሸከም የቻለ ሁሉ እንዲረሸን ተደረገ። ሴቶችና ህፃናት እንዲሁም ሌላው ንብረት ሀገሩ በሙሉ ውርስ ተደረገ ማለት ነው። በዚህ መልክ እንግዲህ ሲቀጡ እነዚህ በኒ ቁረይዛዎች በአካባቢ ያሉ ሌላ ካህዲ ካፊር ሀገሮች ይሁዶችም ጭምር እነሱ ጋር መጣላት የሚያስከትለው ጦስ እንደ በኒ ቁረይዛ ያደርገናል ተው እባክህ መጠንቀቅ ይሻላል እያሉ እንዲፈሩ ተደረገ። በእነሱ መመከሪያ ተደረጉ ማለት ነው። እና ወይማ ተኻፈነ ምን ቀውሚን ኺያነተን እዚም ጋራ በማያያዝ እንደገና ሌላ የነዚሁ አይነት ውለታ ቃል ኪዳን የገቡልህ ከሆኑ ወገኖች ይከዱኛልና እንደዚሁ ጊዜን ጠብቀውና አጋጣሚን ተጠቅመው ጉዳት ያደርሱብናል ብለህ የምትፈራቸው ወገኖች ካሉ አለ ፈምቢጥ ኢለይሂም አላሰዋ መጀመሪያ የማፍረስ አዝማሚያ ከታየባቸው እነሱ ጉዳት ከማድረሳቸው በፊት አንተ በእኩልነት የሚታወቅ የሆነ መልስ ወሩርላቸው ይላል። እናንተ ጋራ ቀደም ሲል ውለታ ነበረን በመጥፎል አንፈላለን ዳሩ ግን አሁን የሚያሳየው ማስረጃ የመክዳት አዝማሚያ ላይ ናችሁ ስለዚህ የምትከዱ ከሆነ እኔ ከዛሬ ጀምሬ ውለታውን ትቸዋለሁ ይወቁና በመመጣበት ሁኔታ ጠብቁኝ ብለህ አንተ እንደምታቀው ሁሉ እነሱንም እኩል አሳውቃቸው በግልጽ ነው ጥቃት ማድረስ ያለብህ እንጂ ውለታለን የሚሉትን ሰዎች በምስጢር እንኳን የማፍረስ አስማሚያ ቢያሳዩም አንተ ውለታውን ማፍረሱን ሳታውጅ በድብቅ ሂደህ እርምጃ መውሰድ የለብህም ይላል። አዳለተል ኢስላም እንግዲህ ተመልከት እና ካፊር ከመሆናቸው ጋር ጥላት ከመሆናቸው ጋር እንደገና በእነሱ በሙስሊሞቹ ላይ ጥቃት ለመፈጸም እየተዘጋጁ በመተጨባጭ መረጃ የተረጋገጡ እንኳን ቢሆንም የነዚህ ሰዎች ውለታ ስታፈርስ በግልጽ ልክ አንተ ማፍረስህን እንደምታውቀው እነሱንም እኩል አድርገህ አሳውቃቸው ያ ውለታችን ፈርሷል ከዛሬ ጀምሬ በመመጣበት ሁኔታና ቦታ ጠብቁኝ ብለህ ሳታሳውቅ እንደገና እርምጃ መውሰድ አትችልም በማለት ውለታን ያስከብራል ማለት ነው። እና አላ ሰዋኢን ማለት ውለታው መፍረሱ አንተም እነሱም እኩል በሆነ መልኩ እንዲያውቁት ይደረግበት እንያ ማለት ነው። ኢነላሁ ላ ዩሂቡ አልኻኢኒን ይህንንም ማስጠንቀቂያ የሰጠው አላህ አዘናግቶና አታሎ እርምጃ የሚወስዱትን ወገኖች አይወዳቸውምና እናንተም ተካኢኖቹ እንዳትደመሩ በመፍራት ነው ነው የሚለው። እና እንግዲህ ካፊርም ቢሆን ውለታ እስካለው ድረስ ያ ውለታውን እሱ እስካከበረው ድረስ ይከበርለታል። እሱ ደግሞ ውለታለኝ እያለ አውቆ እያዘናጋ ጊዜ እየገዛ ውስጡን ዝግጅት እያደረገ ለማፍረስ አዝማሚያ ላይ ደርሶ ከታየም አይ ደርሰንበታል እየከዳ ነው ብሎ ዝም ብሎ ሂዶ አይዘመትበትም። እንግዳ ውስታ አንተ ውለታ ነበረን ግን ውለታን እያከበርክ አይደለህም ከዛሬ በኋላ ውለታው ጥቅም የለውምና እኛም ተሰነዋል እናንተ መወቁት ተብሎ በግልጽ ተነግሯቸው ከዛ በኋላ ነው እርምጃ መወሰድ ያለበት ነው የሚለው። ولا يحسبن الذين كفروا ان بهذه الملك بهك ياتالنا ياذناكو اجاطانيون بوتانا هونيتا ييتطبقو ان انتن لماقاتنا لماطفات يميموكرو كهاديوش دغمو عين سلاچو سبقو كنيه يمياملطو عين سلاچو انانت سوناچونا لماطالل بيموكرو اني جن بقرب كتاطالاللهونا انسو يمياملطوني ايدلوم نو انهم لا يعجزون ان زي عينت كهاديوش بمنم عينت እኔ ተፈለኳቸው የሚያስነኝና የሚያሸንፉኝ እንዳልሆኑ ይወቁ ይሄንን አረጋግጥላቸው በማለት ያሳውቃል ማለት وأعدوا لهم ما استطعتم من قوة ومن رباط الخير ترهبون به عدو الله وعدوكم وآخرين من دونهم لا تعلمونهم الله يعلمهم وما تنفقوا من شيء في سبيل الله وفى إليكم أنتم لا تظلمون وإن جنحوا للسلم فاجنح لها وتوكل على الله إنه هو السميع العليم وإن يريدوا أن يخدعوك فإن حسبك الله هو الذي أيدك بنصره وبالمؤمنين وأعدوا لهم ما استطعتم من قوة ومن رباط الخيل للا إن أنت مؤمن واشدكم ولنزيك عادي تلات وشاكشو أكماتشو يفكدونتنا يمتشلوتن هلو زبجت هادر قلاتشو الله يرداتشو لنا إن السن ياتفالاتشو البلاتشو እናንተ እጃችሁን አጣምራችሁ አላህ ይቃን ይያላችሁ ተቀመጡ ማለት እንዳይመስላችሁ እናንተም ባላ አቅማችሁ ሁሉ ጥላቶቻችሁን ለመቋቋም የሚያስፈልገውን ዝግጅት ሁሉ ማድረግ ይጠበቅባችኋል ይላል። እና ምን ቁወቲን ማንኛውም እንግዲህ ማተሪያላዊም ሆነ መንፈሳዊ የሆነ ኃይል ማጠናከር ይጠበቅባችኋል። የመሳሪያ አይነትን እንደዚያውና እንደዘመኑ አስፈላጊና ተመጣጣኝ የሆነውን መሳሪያ ሁሉ ሙስሊሞችም መታጠቅ ይጠበቅባቸዋል እንጂ እንዲሁ ዝም ብለው በአላህ ቃይ መንዘላዘል አይገባቸውም ማለት ነው። ወሚን ሪባጢል ኸይሊ እንደገና ደግሞ የሰለጠኑ ፈረሶችንም አዘጋጁላቸው በግር ብቻ ሳይሆን ያው በፈረሶችም ለማጥቃት እንድትችሉ በጣም የናጠጡና የነቁ የበቁ ፈረሶችን አዘጋጁ ይላል። በጊዜው እንግዲህ የታወቀው ጦር ኃይል የሚደገፈው በፈረስ ስለነበረ ማለት ነው። የመጀመሪያው ግን አጠቃላይ የሆነ ነው። ቁዋ የሚለው ነገር ያው ለጦር ኃይል የሚያስፈልግ መሳሪያና ማቴሪያል በሙሉ ማሟላት አለባችሁ አቅማችሁ የሚፈቅደውን ሁሉ። ከዛ በኋላ ነው አላህ ይረዳናል ማለት የሚገባው ማለት ነው። እና በእነዚህ እንግዲህ በተለያዩ መሳሪያዎችና ጉልበት ሰጭ ነገሮች ተታጠቃችሁና ተጠናከራችሁ በኋላ ቱርሂቡነ ቢሂ አዱወላህ ወአዱወኩም የአላህንና የእናንተንም ጥላት በዛ በተጠቃችሁት ኃይልና መሳሪያ ታሸብሩአላችሁና ታርበደብዱታላችሁ ነው። እናንተ እንዲህ ባላችሁ ኃይል ተሰልፋችሁ እስከተገኛችሁ ድረስ አላህም ደግሞ ሱብሃነ ወተዓላ የበኩሉን ድጋፍ ይሰጣችኋል ማለት ነው። واخرين من دونهم اندغنا دغمو يتاوقوت يادباباوچو طلاتوچاچو بچا سايون ليلوچم سغور يهونو طلاتوچالو يننت متناكرنا يمياسفلغون مساريا متاتك ليلوچنم چمر ياتفرالنا ياسينغتال لا تعلمونهم اننت جنا يماتاقواچو يهونوتن الله يعلمهم الله جن يمياقاچو እና እነዚህ ሙናፊቆች ናቸው ተብሏል። ሙናፊቆች እንግዲህ ለመኖርና ለመመታተል ላ ኢላሀ ኢላላህ ብለዋል ግን ውስጡን ያው ኩፍራቸውን እንዳዘሉ ናቸው። በመስጥር ከካፍሮቹ ጋር ነው የሚተባበሩት። አሁን እነሱ እናንተ ወገኖቻችን መስለዋችሁ ገና አልነቃችሁባቸው እነዚህ ጠንካራ አቋም በሚኖራችሁ ጊዜ ግን በጦር ሜዳ እነዛን የግልጽ የሆኑትን ካፍሮችን ብቻ ሳይሆን በእናንተ ውስጥ የተሰገሰጉትንም አስመሳዎችና አታላዎች ጭምር ታሰጋላችሁና ታስጨንቃላችሁ። እኛም እኮ የተደረሰብን እንደሆነ የነገሌችን ነው የሚጠብቀን ብለው አደብ እንዲገዙ ያደርጋቸዋል። የእናንተ ጠንካራነት ማለት ነው። እናንተ ለግላጋዎችና ደካማዎች ከሆናችሁ ግን የውጭም የግቢም ጥላት በቀላሉ ሊደፍራችሁና ሊያጠቃችሁ ይችላል ማለት ነው። እና በአሁኑ ጊዜ እስላም ሀገር የሚባለው ሁሉ በዚህ አሳፋሪ በሆነ መልክ ወድቆ የሚገኘው ይሄንን የመሰለ አምላካዊ መመሪያ ባለም አክበራቸው ነው ማለት ነው። እና መስታሪያ የተባለው ሁሉ በጥላት ሀገር ነው የሚመረተው። እንደገና በማንኛውም ሙስሊም ሀገር ይሄ ነው ተብሎ ተግምት የሚገባ መስታሪያ የለም ባሁን ጊዜ። ምናልባት መስታሪያ ታጠቁም ከተባለ ከዛው ከጥላት ሀገር በውድ ዋጋ የሚሸምቱት ነው። ጥላት ደግሞ ላንተ የሚሸጥልህ ግዚ ያለፈውንና የረከሰውን የወደቀውን መስታሪያ አንተ ባገኘው ገንዘብ እንደገና ዘመናዊና የጣሚ የተሻሻለ መስታሪያ እየፈጠረ ሁልጊዜ አንተን የበታች ለማድረግ ነው የሚሞክረው ማለት ነው። አላህ ግን ይሄ እንዳይሆን ነው። በራሳችሁ ተማመኑ። የሚያስፈልገውን የግዚያውን ትጥቅ ሁሉ ታጠቁና ተንበርቱ። ሁሉም የመስ የኋላ መሆኑ የኋላስ መቅረት የለባችሁም። ያስፈልጋችሁን ጉልበት ሁሉ እናንተም አሟሉ። እንደውም ደግሞ የተለጠኑ ፈረሶችም ይኑሯችሁ የሚለው በግዚያው እንግዲህ ፈረሶች ቢሆኑ ባሁን ጊዜ በፈረስ ግር የተተኩ የተለያዩ ዘመናዊ መሳሪያዎች አሉ። የጦር ጀቶችን ይመስል ሮኬቶችን ይመስል ሌሎችም እንግዲህ በባህር ውስጥ የባህር መርከቦች የተለያዩ መሳሪያዎችና መወንጨፊያዎችን ሁሉ ያካትታል ያባባል ማለት ነው። እነዚህን ሁሉ ታጠቁና የራሳችሁ ብቁ ንቁ ሆናችሁ ተገኙ። የዛ ጊዜ ያአላህንና የእናንተን የጋራ ጥላቶቻችሁን ታርበደብዷቸው አላችሁ። እነሱንም ብቻ ሳይሆን በእናንተ ውስጥ ተሰረግርገው የሚያውቋችሁንም ሙናፊቆች በቀላሉ ለመቆጣጠር ትችላላችሁ ይላል። ወማ ቱንፊቁ ሚን ሸይን ቢሰቢልላ ይህ ሁሉ ዝግጅት ደግሞ የሚሟላው ገንዘብ ስታወጡ ነው ማለት ነው። እና ያለ ገንዘብ ምንም ነገር መስራት አይቻልም። እና በአላህ መንገድ ደግሞ የምታወጡት የሆነው ገንዘባችሁ ይወፈ ኢለይኩም ዛሬ ያወጣችሁት እንደሆነ ለአላህ ብላችሁ ነገ ይተካላችኋል። በዱንያም በአኺራም አላህ መካሻውንና መተኪያውን ያመጣል። ብዙ ጊዜ የምትበሉት ለጦር መሳሪያ ላስፈላጊ ዝግጅት ወጫና ወጣም እያላችሁ ነው። ወጥ ያወጣችሁ እንደሆነ አላህ Subhanahu Wa Ta'ala ያን ያወጣችሁትን ነገር እጥፍ ድርብ አድርጎ ይተካላችኋልና አስፈላጊውን መሳሪያ ለመታጠቅ ገንዘብ ከመውጣትም ወደ ኋላ አትበሉ ይላል። ወአንቱም ላትዙለሙ እና ለኔ ብላችሁ ባወጣችሁት ገንዘብ አላህ Subhanahu Wa Ta'ala ወረታውንና ካሳውን ያጓድልብናል ብላችሁ አትፍሩ። እናንተ በምንም አይነት ወረታችሁን አላጓድልባችሁምና አልጎዳችሁም በማለት ይነግራል ማለት ነው። وإن جنحوا للسلم እንደዚህም ከመሆኑ ጋራ ታዳ እናንተም በጦር ኃይል ተመሳሳይ እና ተፈካካሪ አቅም ካላችሁ በኋላ ጥላቶቻችሁ አዝማሚያችሁን አይተው ከጦርነት ይልቁንስ እርቅ ይሻለናል ብለው ወደ እርቅ ድርድር የተዘነበሉ እንደሆነ እንስማማ የሚል ጥያቄና አዝማሚያ ያሳዩ እንደሆነ ፈጅናህ ለሀ አንተም ሰላምን መጀፈር የለብህም። እነሱ ለሚፈልጉት ሰላም አንተም ተዘንበልላቸውና የሰላም እጅህን ዘርጋላቸው ይላል። እንግዲህ ጥላት ለድርድርም አመች የሚሆነው ተመሳሳይ አቅም ሲኖረው ነው። እና ብዋጋ እሱም ያጠቃኛል ያሸንፈኛል ካለ ነው በድርድር ተሰሚ ድምፅ የሚኖረ ማለት ነው። አለበለዚያ አንተ ደካማ ከሆንክ እሱም ሊፈራ አይችልም። ድርድርም ከተባለ ደግሞ መብትህን ሁሉ ጠቅሎ ወስዶ ባዶ እጅህን ዝም ብለህ ተስማማ ነው የሚልህ ማለት ነው። እና እናንተ እንግዲህ ተመሳሳይ አቅምና ኃይል ታዘጋጃችሁ በኋላ እነሱ የመታረቅ አዝማሚያ ካሳዩ እናንተም ደግሞ በቂ ኃይል አለንና አንታረቅም ብላችሁ ጦርነትን ብቻ መምራት የለባችሁም። እናንተም በሰላሙን በኩል ተመሳሳይ ዝንባሌ እና ትብብር ማሳየት አለባችሁ ይላል። ናስልምና በማንኛውም ዘርፍ እንግዲህ ያው መብትን ጠብቆ አዳላም የፍትህን ሚዛን ጠብቆ ነው የሚሄደው ማለት ነው። ደካማነትን አይፈልግም። በማንኛውም መልኩ ተመሳሳይ ሲሆን የተሻለ አቋም እንዲኖረው ይፈልጋል ማለት ነው። ወተወከለ አለላህ በርቁ ጊዜ ደግሞ በርቅ አዘናግተው ምናልባት ወደፊት ያጠቁናል ጊዜ ገዝተው ብሎ የሚያሰጋ ነገር ከተሰማ ያንን ለኔ ተወው፣ በእኔ በጌታ ተመካ፣ እነሱ በእርቅ ስም እስከጠየቁ ድረስ ድርድሩን ቀጥልበት ማለት ነው። ድርድሩ ጠቃሚና አስፈላጊ ነው ተብሎ እስከታመነበት ድረስ ቀጥሉበት። እነሱ ግን ያንን እርቅ እንደ መጠቀሚያ አድርገው ጊዜ ገዝተውና ተዘጋጅተው እንደገና አቅማቸውን ሲያስተካክሉ እናፈርሳለን ብለው ከሆነ እኔ እከታተላቸዋለሁ፣ ግድ የለም። እኔ ደግሞ ከእናንተ ጎን እስከሆንኩኝ ድረስ ምንጊዜም ሊያጠቁ አይችሉም። እነሆ ሁወ ሰሚዑ ልዓሊም፣ የእናንተ ጌታ አላህ የሚባለውን ሁሉ ሰሚ፣ የሚታሰበውንና የሚደረገውን ሁሉ አዋቂ ነውና እነሱ የፈለገውን ተንኮል ቢደብቁም ዝሮ ዝሮ እኔ ለእናንተ ምስጢሩንም እነግራችኋለሁ፣ ድልውንም እለግሳችኋለሁ። በሰላምም በኩል ከመጡ እናንተም ተመሳሳይ አቋም ይዛችሁ ቅረቡ፣ በጦርነትም ከሆነ ደግሞ በተመሳሳይ አቅም ለመቋቋምና ብሎም ለማጥቃት ሞክሩ። ከዛ በኋላ አላህ አለን የሚለውን ጨምሮ ነው የሚለው። ወይን ይሪዱ አን ይخدعوك እነዚህ እንግዲህ በርቅ መልክ ታዘናጉ በኋላ እንደገና ባላሰብከው ቦታና ሁኔታ አንተን ለማዘናጋትና ለማጥቃት ያስቡ ደግሞ فإن حسبك الله በቂ አላህ ብቻ ነው። ጥላት እንግዲህ አሶ አታርቆኛል ብሎ ከተዘናጋ በኋላ ዙሪ እንደገና እበላዋለሁኝ ብሎ ከሆነ መጀመሪያውንም እርቅ የጠየቀው አንተ ደግሞ እንደሞኝ ላትበላም። ምክንያቱም በቂ ጠባቂ አላህ ነውና አላህ ሱብሃነሁ ወተዓላ እነሱ እንዳሰቡት አያሳካላቸውም ማለት ነው። ወለዲ አየደከ ቢነስሪሂ እና አላህ ወትሮውንም በእርዳታው የደገፈህና ያጠናከረ እሱ ነው። ባዶ እጅህን አንድ ብቻህን ተነስተህ ከጊዜ በኋላ የተወሰኑ ተከታዮችን አፍርተህ ቀስ በቀስ በሚደረገው እንቅስቃሴ እድገት እያሳየ መጥተህ ዛሬ ጥላትን ለማስጋት ደረጃ ያደረሰ ወትሮም አላህ ነው። ታዲያ በዚህ መልክ ለዚህ ደረጃ ያበቃ ጌታ አሁንም ቢሆን ያንኑ የተለመደውን ድጋፉን እንደሚሰጥህ አትጠራጠር እና በእርዳታው አንተን ደግፎሃል ካሁን ቀደም። ወቢል ሙእሚኒን በአማኝ ተከታዮችህም በሙሃጅሮችና በአንሷሮች ኃይል ለዚህ አሁን ላለህበት ደረጃ አብቅቶሃልና እነሱ አዘናግተን እናጠቃለን ብለው ካሰቡ አሁንም እኔም ሆነ ተከታዮች ሙእሚኖች ለአንተ ድጋፍ እንሰጥህና በመጨረሻ ድሉ ያንተ እንደሚሆን ነው በማለት መመሪያ ይሰጣል ማለት ነው። وألف بين قلوبهم لو أنفقت ما في الأرض جميعا ما ألفت بين قلوبهم ولكن الله ألف بينهم إنه عزيز حكيم يا أيها النبي حسبك الله من اتبعك من المؤمنين يا أيها النبي حرض المؤمنين على القتال إن يكن منكم 20 صابرون يغلبوا 200 وإن يكن منكم 100 يغلبوا 1000 من الذين كفروا بأنهم قوم لا يفقهون الآن خفف الله عنكم وعلم أن فيكم ضعفا فإن يكن منكم 100 صابرة يغلبوا 200 وإن يكن منكم 1000 يغلبوا 2000 بإذن الله والله مع الصابرين وألف بين قلوبهم لو أنفقت ما في الأرض جميعا ما ألفت بين قلوبهم منا النزيه أمان يونو تكتاوتش بلبونا تشوشت الله سبحانه وتعالى أستثرات شو ሁላቸውም እንግዲህ ቀደም ሲል በጣም የተራራቁና የተቃረኑ ሆነው የነበሩትን አንተ በመምጣት ሳቢያ ልባቸውን አስተሳሰረውና አዋሃደው ይላል። ማለትም እንግዲህ በመዲና አካባቢ የሚገኙ ብሔር ብሔረሰቦች በጣም ተቃራኒዎች ነበሩ። በተለይ ሁለት ታላላቅ ብሔረሰቦች አውትና ፈዝረጅ የሚባሉ ነበሩ። በመሰረቱ የወንድማማች ልጆች ነበሩ። ግን ሁለቱ ተቃራኒ ጠንካራ ቡድን ሆኑና ለ120 አመታት ያላቋረጠ የስበርት ጦርነት አድርገዋል ይባላል። እና ያ ሁሉ እንግዲህ ተስፋ ያቆረጠና ህዝብን የጠረሰ የሆነ ጦርነት ለዘመናት ያካሄዱ ከቆዩ በኋላ ነብያችን አለይሂ ሰላቱ ወሰለም ለመጀመሪያ ጊዜ መዲና ከተማ ሲረግጡ እነዚህን ሁለት ተቃራኒ የሆኑ ቡድኖች ማጣረቅና ማገናኘት ነበር የመጀመሪያው ሚናቸው ማለት ነው። እና 120 አመታት እንግዲህ የቀጠለ ጦርነት ሲመሩ የቆዩ ህዝቦች ባንዲ ግዜ አንድ ስደተኛ መጥቶ ያስማማቸዋልና ያታርቃቸዋል ብሎ ማንንም ሰው አያስብም ነበር። ግን አላህ Subhanahu Wa Ta'ala አንተን ሰበብ አደረገህና እሱ ነው የን የተራራቀና የተቃረነ የነበረው ልባቸውን ባንዲ ገመደውና ያዋሃደው ይላል። لو انفقت ما في الارض جميعا ما الفت بين قلوبهم ينزين ولا تكاراني وزنوچ لبونا لما اسمامات بذش مدر لا يالو النبرت كله بكاسا ملك بتاقربونا بتلغسوا منم نتاسماماچونا لتاذباباچو بالشالك نبر يلا እንግዲህ የወደመው ንብረት የጠፋው ነፍስ በድርድርና በካሳ መልክ ሊጠየቅ ይሄን ያህል ህዝብ አልቋል ይሄን ያህል ንብረት ወድሟል ስለዚህ እኛን ለማስታረቅ የሚፈልግ ሰው ይሄን ያህል ንብረት መከፈል አለበት በመድር ላይ ያለን ሁሉ ንብረት ሰጥቶ ወለኛ መስጠት አለበት ብሎ ቢጠይቁ እያንዳንዳቸው ያ ነገር እንኳን ቢደረግላቸው እንደሚጠበቀው የርቁጤት አይመጣም ነበር የቅራኔው ክብደት ማለት ነው ግን አላህ Subhanahu Wa Ta'ala ስሙን ሳይከፈል ነብዩ ብቻ ማከላቸው መጥተው በመገኘታቸው انكم انصار الله انكم اخوتن قالوا ይችን ቃል ብቻ ነው ያ አላህ دین ደጋፊዎች ናቸው ባንዲም ነስር እስከገባችሁ ድረስ ደግሞ እነመልሙ ምንነ ይፋ ተብሏልና ከዛሬ ጀምራችሁ ወንድማማች ናችሁ ተቃቀፉና ያለፈውን ሁሉ እርሱት ታውን በኋላ ባንዲ ላንድ አላማ ተሰለፉ ዝሯቸው እምነቱ ልባቸው ስለገባ ይሽ ብለው ያለምንም ካታ ያለምንም ድርድርና ውዝግብ በቀላሉ ወዳውኑ ተቃቀፉና ተዋሃዱ ማለት ነው እና ይሄንን እንግዲህ ቅራኔ ከነዛ ሰዎች መካከለ ለማንሳት በዚህ ምድር ላይ ያለን ንብረት ሁሉ በሙሉ በካሳ መልክ ብታቀርብና ብትደረድረው የነዚህን ሰዎች ልቦና ማስታረቅና ማስማማት አይቻልም ነበር ወላኪን الله አለፈ بينهم ግን አላህ ፍቃዱ ሆነና በቀላሉ ምንም አይነት ካሳ ሳይሰጣቸው በመሐከላቸው እንዲዋሃዱና እንዲዋደዱ አስቻላቸው انه عزيز حكيم አላህ መቼም ለማድረግ የፈለገውን ነገር አሸናፊ ገዢ የሆነ ጌታ ነው እንደገና ደግሞ የፈለገውን ነገር ለማጠናቀቅ ጥበቡም የረቀቀ ነውና ባለው ዘረቀቀ ጥበቡ በቀላሉ ይሆናል ተብሎ ያልተገመተውን ነገር በቀላሉ ሊያደርገው ቻለና ለዚህ አይነት ውጤት በቃችሁ ይላል ማለት ነው ያ አይዋ ነብዩ حسبك الله ومن تبعك من المؤمنين አንተ ታላቁ ሰው ነብዩ ሆይ ይላል حسبك الله ምን ግዚያም ላንተ በቂ አላህ ነው በሚያስፈልገው ነገር ሁሉ ያልተቆጠበ ድጋፍ የሚሰጥህ የላከህና ያመንክበት ጌታ ብቻ ነው ወመን ተባአከ ሚነል ሙእሚኒን ላንተ ብቻም ሳይሆን ተከታዮች ለሆኑ አማኞችም ለሚያሰጋቸው ነገር ሁሉ የሚጠብቃቸውና በቅርብ የሚንከባከብ ጠባቂያቸው አላህ ነውና በአላህ ብቻ ተማምናችሁ እኔ የማዛችሁን ሁሉ ምንንም ማንንም ሳትፈሩ በትጋትና በንቃት ስሩ የስከሆነ ድረስ ሁልጊዜም የናንተ እርምጃ ማንም ሊገታው አይችልም ማለት ነው ይሄ ባንደኛው ትርጉም ሲሆን በሌላ በኩል ወመን ተባአከ ሚነል ሙእሚኒን ማለት ላንተ በቂ አላህ ነው በተጨማሪም ደግሞ እነዚህ ተከታዮች ሙእሚኖች ከጎን አሉልህ እኔም እረዳሃለሁኝ እነሱም ደግሞ አማኞቹ በቀላሉ ለጥላት አሳልፈው የሚሰጡ አይደሉም የበቁ የነቁ ኃይሎች ናቸውና ለማለትም ተተርጉሟል ግን ትክክለኛው አባባል የመጀመሪያው ነው አንተንም ሆነ ተከታዮችህን የሚበቃና የሚጠብቅህ ያመናችሁበት አላህ ብቻ ነው በእኔ ተመኩና ተማመኑ የሚለው ማለት ነው ያ አይዋ ነብዩ አሁንም አንተ ታላቁ ሰው ሆይ አለ حرض المؤمنين على القتال እነዚህን አማኝ ተከታዮችን ጥላቶቻቸውን በትጋት እንዲታገሉና እንዲጋደሉ ቅስቀሳ አድርግላቸው በጂሃድ የሞተ ሰው የሚያገኘውን ማዕረግና ክብር እየገለጥክና እያስተዋወክ ቀስቀሳቸውና አበረታታቸው ማለት ነው እና እንግዲህ ሁሉ ግዜ አላህ ይፍቃኝ ምን ግዜም የትም አያደርስም ሙእሚኖች ባላህ አቅማቸው ለዓላማቸው ሲተለፉና ሲታገሉ ነውና የለም ድጋፍ የሚመጣላቸው ሙእሚኖችን በርትተው ለዓላማቸውና ለሃይማኖታቸው እንዲታገሉ ቅስቀሳ አድርግላቸው አግባባቸው እየኩም ምንኩም 20 ሳቢሩን እናንተ አማኞች እንደመሆናችሁ ከናንተ 20 በትግስት የታነጹ የሆኑ ብቁ ሙእሚኖች ካሉ የግሊቡ ሚአተይን ከጥላቶቻችሁ 200ዎችን ሊረቱ ይችላሉ ይላል እንግዲህ ሙእሚንና ካፊር ሞራሉ እኩል አይደለም ማለት ነው ምክንያቱም የሙእሚን እምነቱ በጣም የጠለቀ ነው እንደገና ደግሞ ዓላማውም ድርብ ነው በዚህ ዓለምም እንደማንኛውም ሰራዊት የበላይነትን ለማገኘት በመጪው ዓለም ደግሞ ጀነትን ጽድቅ ለመውረስ ነውና ይህ አይነት ድርብ ሞራል ያለው እንደዛኛው እንደነጠላው አይደለም በመሆኑም አንድ ሙእሚን በአስር እጥፍ ነው ማለት ነው የሚታሰበው በጥላቱ አይነት ይታይ ከናንተ በጣም የታወቁ ታጋሾችና ለዓላማቸው በርተው የሚታገሉ 20 ግለሰቦች ቢኖሩ ለምሳሌ የግሊቡ ሚያተይን 200 ካፊሮችን ሊረቱና ሊያሸንፉ እንደሚችሉ ነው ወእየኩም ምንኩም ሚአቱን አሁንም ከናንተ እንደው ተአማኞቹ 100 ታጋሽ ሆኑ ጀግኖች ካሉ የግሊቡ አልፈ ሚነ ለዲነ ከፈሩ ከሃዲ ከሆኑት ወገኖች አንድ ሺህ ሊረቱ እንደሚችሉ ነው። ያንንም ቆሙን ላይ አፍቀውን የሚሆነበት ምክንያቱ እነዚያ ካፊር የሆኑት ወገኖች ዲን የሚገኝበትንና ከአላህ ጋራ የሚስማሙበትን አቅጣጫ የማያውቁ በመሆናቸው ነው። ሰው ሰው ነበር ግን እናንተ ከአላህ ጋራ ጤናማ ግንኙነት የፈጠራችሁ በመሆናችሁ እነሱ ደግሞ ከሃዲ ሆነው ከእናንተ ጋር ከመጣላታቸው በፊት አላህ ጋራ የተጣሉ በመሆናቸው ሰበብ ዲኑን ይነሳቸውና ለእናንተ ድጋፉን ይሰጣችኋል። በዚህ ሰበብም በአንድ አስር ትታሰባላችሁ። ይህንን እንግዲህ ኃላፊነታችሁ መሆኑን አውቃችሁ እንኳን አንድ ላንድ አንድ ለሁለት ለሶስት ቀርቶ አንድ ሙእሚን ለአስር ካፊር መሸሽ አይጠበቅበትም። በዚህ ደረጃ እንግዲህ ጠንካራ ሲሆን ነው ሙእሚን አላህ ይረዳዋል የሚባለው ማለት ነው። ይህ እንግዲህ በመጀመሪያ ጊዜ በጣም ጠንካራ በነበሩበት ጊዜ የነበረው ሁኔታ በዚህ መልክ ነበረ። ትንሽ ከቆየ በኋላ ግን ጥላቶቻቸው በጣም እየበዙና አድማሳቸው እየሰፋ ሲመጣ እነሱ እየተዋጡ መጡ በብዛት። ይህ ጊዜ አላህ ሱብሓነሁ ወተዓላ ኃላፊነቱን አቀለለላቸው። በሚቀጥለው አያት ማሻሻያ አደረገ። አልአን ካሁን በኋላ ደግሞ አለ ኸፈፈላሁ አንኩም ቀደም ሲል የጣለባችሁን በአንድ አስር ኃላፊነት አላህ አቀለለላችሁ በላቸው። ወአሊማ አንፊኩም ባፈን ከጥላቶቻችሁ ኃይል አኳያ ሲታይ በእናንተ ውስጥ ድክመት እንዳለ አወቀና ጌታችሁ ይህንን የሚከተለውን ማሻሻያ አደረገላችሁ በላቸው። እና በዚሁ በአዲሱ ማሻሻያ ፈእየኩም ሚንኩም ሚአቱን ሷቢራ ከእናንተ ከአማኞቹ መካከል መቶ ታጋሽ ጀግኖች ቢገኙ የግሊቡ ሚአተይን 200 ከሃዲዎችን ሊረቱ ይችላሉ። ወእየኩም ሚንኩም አልፉን አሁንም ከእናንተ ከሙእሚኖቹ 1000 የሚሆኑ ታጋሾች ካሉ የግሊቡ አልፈይን ቢኢዝኒላህ በጌታቸው በአላህ ፍቃድ 2000 ሊረቱ እንደሚችሉ አውቀው ይህንን መወጣት አለባቸው። والله مع الصابرين الله من جزيم كتاغاشوش ጋር ነውና በርዳታና በንክብካቤው ይሄ ቋሚ ነው። በመጀመሪያው እንግዲህ አንድ ላስር የሚለው በጣም ይከብዳልና አንድ ሙስሊም ሙእሚን ሰውዬ ላስር ጥላት የሸሸ እንደሆነ እንደ ወንጀለኛ ሊቆጠር ነበር። በሁለተኛው ግን አሻሽልላችኋለሁና ቢያንስ አንድ ለሁለት ጥላት መሸሽ የለበትም። ሁለት ጥላት መጣብኝ ብሎ አንድ ሙእሚን የሸሸ እንደሆነ ያው አልፊራሩ ሚነል ከባኢር በተባለው መሰረት ተጠያቂ ይሆናል። ወባኡ ቢገድወን ሚንላህ ያአላህን ቁጣ ሸምቶ ይመለሳል በሚለው ይጠየቅበታል ማለት ነው። በፊተኛው ግን አንድ ላስር የሚለው ከብዶት ቢሸሽ ይሄ ማሻሻያ ስለተደረገ በፊተኛው አልይዘውም አለ ማለት ነው። እና እንግዲህ ሙእሚኖች በምን ደረጃ ላይ እንደነበሩ በዛ ወቅት ካፍር ደግሞ ቁጡ ቢበዛ በምን አይነት እንግዲህ በዝቅተኛ ደረጃ ላይ እንደነበረ ነው የሚያሳየው። ዛሬ ያለውን ሁኔታ ስናየው ደግሞ በጣም ባስገራሚ ሁኔታ ተገላጭቶሽ ሆኖና ያለነ ማለት ነው። ما كان لنبي ان يكون له اسرى حتى يثخن في الارض يريدون عرض الدنيا والله يريد الاخره والله عزيز حكيم لولا كتاب من الله سبق لمسكم فيما اخذتم عذاب عظيم فكلوا مما غنمتم حلالا طيبا واتقوا الله ان الله غفور رحيم ما كان لنبي ان يكون له اسرى ለነብይ አይገባውም ምርኮኛ ሊኖረው ይላል حتى يثخن في الارض በዚህ በጦርነት በሚያረግበት ክልል ውስጥ የወታደራዊ ኃይሉን የበላይነት የሚያረጋግጥ ጥቃት እስከሚፈጽም ድረስ እንዲሁ በተወሰነ ትንኮሳ ብቻ ከጥላቶቹ ምርኮኛዎችና ታጋቾች ሊኖሩት አይገባውም ይላል። تريدون عرض الدنيا እናንተ ግን ሰውናችሁና የዚችን የቅርቢቱን ህይወት ሸቀጥ በማሰብ የማይገባችሁን ነገር መረጣችሁ። والله يريد الاخره الله ደግሞ سبحانه وتعالى